Getano Getano I Getano Ira dan ye deraso Getano Getano I Getano Ambare de sabato Canada regay cana Kitchen but to trias and Kaflo barona shakara በጌታ መለጥኩ ቀና ደረገይ ቀና እጅን በጆቹ ያዘነ ከፍሎ ባሮን አሻገረኝ እኔስ በጌታ መለጥኩ ያመለጥኩ ጠላቴ እስያው ሰጥሞ ቀረ ኢየሱስ ብቻ ከብረ በጌታ መለጥኩ ቀና ደረገይ ቀና እጅን በጆቹ ያዘነ ከፍሎ ባሮን አሻገረኝ እኔስ በጌታ መለጥኩ ያመለጥኩ ጠላቴ እስያው ሰጥሞ ቀረ ኢየሱስ ብቻ ከብረ ጌታ መለጥኩ ቀና ደረገይ ቀና እጅን በጆቹ ያዘነ ከፍሎ ባሮን አሻገረኝ እኔስ በጌታ መለጥኩ ያመለጥኩ ጠላቴ እስያው ሰጥሞ ቀረ ኢየሱስ ብቻ ከብረ Ashak አሻገረኝ አኔስ በውዴ በጌታዬ አመለጥኩኝ